Selamünaleyküm. Kullu aman. Elhamdülillah. Nidatın Allah muskana yetegebbayhun. Yezemen atullunu güs yegizi atullu balabidi hunu Allah. Yüçün saat ısı ve dünna fekidu. Yegitaçinen ya Allah subhanahu ve ta'ala kalim minna o sabbet. Ya Nebiyyü aleyhissalatu vesselamın hadisi minnin marbet. Sile ahirayı minna o sabbet. Sile dünyanın güddetini minna o rabbet. Saat ጌታችን አላህ ይህን ቺን ስለሰጠን አልሐምዱሊላህ ቱመ አልሐምዱሊላህ ያ ጀማዓ በተረፈ ሁላችሁም ደህና እንደሆናችሁ ተስፋ አደርጋለሁ አላህ በዱንያም በአኺራም ሰላም ይተባሉ በዱንያም በአኺራም ውስጣቸው ሰላምና የተረጋጋ ይሆኑ አላህ ሁላችንንም ያደርገን የዛሬው ርዕሴ ርዕሴን አስተዋውቃችኋለሁ በቅድሚያ እኔ በጣም ወደዋለሁ ይሄንን ርዕስ እኔ በጣም ወድጄው ውስጤን ገብቶ ነው ለእናንተ ላቀርብላችሁ ያደርኩት እስኪ in the shade of Allah's names and attributes ያላህ ሱብሃነ አላህ ሱብሃነሁ ወተዓላ ስሞችና ባህሪያቶች ጥላ ስር ይላል in the shade of Allah's names and attributes በአላህ ስሞችና ባህሪያቶች ጥላ ስር ርዕሳችን ነው ግን ርዕሳችንን በአላህ ስሞችና ባህሪያቶች ጥላ ስር የሚል ሆኖ ሳለ በጣም ደስ የሚል እኔ በጣም የወደድኩት ትምህርት ነው ለራሴ መጀመሪያ ራሴን ስላስተማርኩት ማለት ነው ይሄንን ግን እናንተ አንድ ጥያቄ መጠየቅ ፈልጋለሁ ወደ ፕሮግራሜ ከመግባቴ በፊት እስኪ በጣም የምትወዱት የጌታችን የአላህ Subhanahu Wa Ta'ala ስም የትኛው ስም ነው? ለምንስ ወደዳችሁት? ለሶስት ሰዎች እድል እሰጣለሁ ለሶስት ሰዎች በጣም ከምትወዷቸው የአላህ Subhanahu Wa Ta'ala ስሞችና ባህሪያቶች አንዱን ጥቀስ የምትወደው ስለምንድነው? አብራራ ለሶስት ሰው እድል እሰጣለሁ ቀድሞ እድ ያወጣ ማይክ ይሰጣዋል አላህ የተዋቡ ያማሩ ድንቅ ስሞች አሉት። خير ما شاء الله ማይክ ሀቢቢ ላንተ ረቃለሁኝ ማይክ ፍሪ አጠር አድርገ አንድ የአላህ Subhanahu Wa Ta'ala ስም ለምን እንደምትወደው ምክንያቱንም ጨምር ማይክ ፍሪ السلام عليكم ورحمة الله وبركاته يا حي يا قيوم اني كالله يمدو تبيتنيا يميلون غلبتنيا يميلون راسون راسون يغلصبتن نو لمندنو جيتانتون لنيا يمياساوقن بلمنا سايحون بمغرف سايحون بمسقل سايحون بملمامت سايحون አዛኝነቱን በአንድ መልኩ አድርጎ እንደገና ደግሞ ጉልበተኛነቱን ደግሞ በሌላ መልኩ አድርጎ የሚገልጽበት ሲፋው ለኔ በጣም ጎልቶ የሚሰማኝ ጉልበተኛነቱ ነው እና ያን ደግሞ በጣም ነው የምወደው ማለት ነው ለኔ ትዕቢተኛ ጉልበተኛ መሆኑን ያንን ወደዋለሁ ምክንያቱም ዲነል ኢስላምን በልብምት ሳይሆን ከወደድን እንድንገባ ካልወደድን ደግሞ ለሱ ምንም ማለት እንዳልሆነን የሚገልጽበት አካሄድ በሌላ መልኩ ከሌሎች ሃይማኖቶችም ተቃራኒ ስለሆነም ጭምር ያጎልቶ ይታየኛል ማለት ነው ወጀዛኩሙላህ ኸይር السلام عليكم ورحمة الله وبركاته يا جماعة الخير تمشي درسة أنا غفور الرحيم من ملاون يا الله انسنبت عام ودو الله لمن الله سبحانه وتعالى باريو بتعام عسكوتتوت بزوان جلوتشين سرتو ودى الله تملسو تتعزتو ምህረት ሲጠይቅ ባሪያውን በደስታ የሚቀበልበት እና ምህረትን የሚሰጥበት እንትኑ ስለሆነ ይሄ በጣም ለኔ ማስተስተኝ ስሙ ነው ኢንሻአላህ ማክፍሪ ያላ ስሞች በሶስት እንደሚከፈሉ ሁላችንም እናውቃለን። እሱ ብቻ የሚያቃቸው ለሚቀርባቸው መላእክትና ተሰውቃቸው እና በኪታብ ደግሞ ያሉት እና ወሳባችን ጠይቀን ካላ ስሞች ትከክል ነው አላህ በጣም ያም እንዴ ይቆጣል ይቆራረጥ አይሰማም እንዴ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድማችን ቢን ነጂ ቢን ይቆራረጣ ይቆራረጣ አዛኝነን ሰው የሚያዝናል አላህ Subhanahu Wa Ta'ala የሚያዝናል ረሱላችንም ሰለላሁ ዐለይሂ ወሰለም የሚያዝናሉ። ነገር ግን ጥንካሬ ደግሞ ለኔ ጎልቶ ይታየኛል። ማይክ ፍሪ ቶ አገልጋይ ነው ሰላሙ አለይኩም ወራህመቱላሂ ወታላ ወበረካቱ خير ما شاء الله وندموچم اهتم جزاك الله وندموچم جزاك الله خيرا خير ما شاء الله اشي كينج نجاشي اصابهن اطر ادرك اقربنا كذا ني ودني بروجرام اقربالو مايك لان تلقالو مايك فري السلام عليكم ورحمه الله وبركاته سامحني استاذ اهون يسمعال دي اهون تسمعني علاچو اهون ما يسمع يا الله اهون يسمعال ወል ኡስታዝ ከጠየቀ ጥያቄ ካላ ስሞች በጣም የምወደው አሰላሙ የሚለው ያላ ስምንም ወደው ለምን አላህ ከመሞት ሰላም ነው ከማጭበርበር ከማጓደል በሚሰራቸው ነገሮች ከምንም አይነት እንከን የጠራ ነው ከመውለድ ከመወለድ ከማግባት ቢጤ ከመያዝ ማለት ነው አላህ በሚሰራቸው ነገሮች ከሁሉም ነገር ጥራት ያለው ነው ፍትሃዊ ነው ከነኚህ ሁሉ ሰላም ነው አላህ ምንም አይነት የሰው ልጆች ከሚፈጡት እንከኖች ሁሉ የራቀ ነው አላህ Subhanahu Wa Ta'ala አላህ አይደክምም እንደኛ ምን ገረሙ ከፈጠራቸው ነገሮች ምንም ነገር ከመፈለ ከነኝ ሁሉ የጠራ ከመሆኑ የተነሳ ይህ ስም በጣም ወደዋል ያለፈ ማይክ ፍሪ السلام عليكم ورحمه الله وتعالى وبركاته جزاك الله خيرا ወንድማችን ኪንግ ነጃሺ علي بن عرشاء كينج نجاشي انوتا ሁላችሁም የምትወዱት የራሳችሁ የሆነ የጌታ አላህ Subhanahu Wa Ta'ala ስሞች አሉት። በርግጥ ሁሉም የአላህ Subhanahu Wa Ta'ala ስሞች ተወዳጆችና ስሞቹ በአጠቃላይ ባህሪያቶቹን ገላጭ ናቸው። በዚህ ምንም ቢላሽክ ምንም ተረጥል በሌለበት መልኩ የአላህ ስሞች በአጠቃላይ ባህሪያትንም የሚያጠቃልሉ ናቸው። የአላህ ስም የተደመሙ ሲፋ ይባላል ባህሪያትንም ያጠቃልላሉ ነው። እና በተለይ علي بن عبشة እሷ ሀኑታ የገለጸችው እሷ የምትወደው በጣም ደስም ከመላት ለሷ አብላጭ ያለው ስም ነው እንጂ ተቀሰችው አንተ እሷን መቃወም አይኖርብህም ወይ ማይገባህም ምክንያቱም እሷ በጣም የምትወደው ነው የገለጸችው የምትወደው ተናገረች አንተም ደግሞ በጣም የምትወደው ሀያልነቱ ጎልቶ ስለሚታየኝ አላህ ፍጹም ጥበበኛ ነው ጌታ ምን ያህል ኃያል መሆኑን ስረዳ የአላህን ጥልቀትና ምጥቀት አስተውላለሁ። ስለዚህ ሶስታችሁ ለራሳችሁ ሆነ መተውዱት የአላህ ስሞች አሉ። ረእሳችንን in the shade of Allah's names and attributes ነው። እኔ ግን በተለየ መልኩ አንድ ጊዜ ምን አገኘው መሰላችሁ? መጽሐፍ ላይ አንድ ሰው ክላስ ውስጥ ያስተምራቸው ነበር እና የሚያስተምራቸው ትምህርት የአላህ ስሞችና ባህሪያቶችን መሰረት ያደረገ ነው። አላህ Subhanahu Wa Ta'ala ወበና ማራኪ የሆኑ ስሞች አሉት። እናንተ ተማሩት፣ እስቲ የምትወዱት የሆነውን የጌታን የአላህን ስም ተናገሩ፣ ስለምንስ እንደምትወዱት ምክንያቱን አቅርቡ ተብለው የተለያዩ የአላህ Subhanahu Wa Ta'ala ስሞች እያወሱ ተናገሩ። አላህ ገፎር ራሂም ነው፣ ገፎር የሚለው ስሙን ወዳለው። ሌላኛው አልውዱድ ነው፣ አላህ አልውዱድ ባሮቹን ወዳጅ ባሮቹን አፍቃሪ ነው ይላል። ሌሎችም ተናገሩ፣ ማሊክ እና አንድ ግን ለየት ያለ ነገር ተናገረ። ከተማሮቹ መካከል አንደኛው እኔ ከአላህ ስሞች የምወደው አልሙሚት የሚለው ነው፣ ገዳዩ የሚለው ነው የምወደው አለ። ማሁሉም ደው የሚለውን ያላህ Subhanahu Wa Ta'ala እሱ ብቻኛ ነው ገዳይ ነው፣ እሱ ብቻ ነው ሊገል የሚችል። አልሙሚት የሚለውን ልክ ሲናገር ሁሉም ደረገጡ። ምክንያቱ ምንድነው ሲባል እንዲህ ብሎ መለሰላቸው፣ ምክንያቴ አላህ Ta'ala ብቻ ሩሄን እንደሚወስደው አላህ ብቻ እኔን እንደሚገለኝ ሳውቅ በዚህ ዓለም ላይ ስኖር ፍትህን ለማስፈን እውነትን ለመናገር መቼም ወደ ኋላ ብዬ አላውቅም። ምክንያቱም የኔ ነው ሩህ የሚወስደው የኔን መኖር ወደ ዓለም ኖር የሚለውጠው አላህ ነውና አልሙሚት የሚለው የአላህ ስም እጅግ በጣም ይማርከኛል አለ። እና እኔም በጣም ማረከኝ፣ አባባሉን ወደድኩትኝ፣ በጣም ወደድኩትኝ። አሊዩና በሻሚቱ ማሻአላህ ማሻአላህ ኸይር እስቲ ጥቂት አላህ Subhanahu Wa Ta'ala ስሞችን እያነሳን በአላህ Subhanahu Wa Ta'ala ስሞችና ባህሪያት ጥላ ስር በሚለው ራሳችን እንመልከት። የመጀመሪያው የአላህን ስም እናውሳው። በቅድሚያ ግን ይህ ፕሮግራሙ ዋና ዓላማ በጌታ በአላህ Subhanahu Wa Ta'ala ስሞች እንዴት ነው ወደ ህይወታችን ተጨባጭ ዓለም የምናመጣቸው የሚለውን ነው ትኩረት የሚያደርገው። አላህ ወና ማራኪ ስሞች አሉት። ቁርአን በሱረቱል አዕራፍ ምዕራፍ 7 አንቀጽ 180 በሱረቱ ኢስራ ምዕራፍ 17 አንቀጽ 110 በሱረቱ ጣሃ ምዕራፍ 20 ቁጥር 8 በሱረቱ ሐሽር ምዕራፍ 59 ከቁጥር 22 እስከ 24 to Allah belongs the best and the perfect names. ለአላህ ውብና የተማሩ ለአላህ ውብና የተዋቡ ስሞች አሉት፣ ማራኪ የሆኑ ስሞች አሉት በማለት በሱረቱ እነዚህ አዕራፍ 7 180 አራት የቁርአን አንቀጾች በጠቀስኩት ላይ ያወሳልን። ታዲያ የመጀመሪያውን የምናነሳው ወደ ህይወታችን እንዲቀየር ስለሚፈልግ የአላህ ስሞችን ማወቃችን ትርጉሙ በእኛ ህይወት ውስጥ ለውጥ ስለሚያመጡ ነው። በእኛ ህይወት ውስጥ ለውጥ ያመጣሉ። የመጀመሪያውን የአላህን ስም እንመልከት። አላህ የሚለውን ስሙ አላህ ማለት ምን ማለት ነው? ምን ያሎቻችሁ ትርጉሙን ታውቃላችሁ? አላህ ማለት ትርጉሙ ምን ማለት እንደሆነ አላህ ከስሞቹ ሁሉ በላጭ ሆኖ የጌታችን የአላህ ስም አላህ ነው። አላህ እጅግ በጣም ዩኒክ የሆነ ስም ነው፣ ልዩ የሆነ መጠሪያ ነው። አላህ እስቲ ከቁርአን አላህ ተብሎ የተጠቀሰበትን ቦታ በቅድሚያ እንመልከት። በሱረቱል ፋቲሃ ምዕራፍ 1 ቁጥር 2 ላይ all the praises and thankfulness be to Allah the lord of the al-amin all the mankind the jinn and all that exists ምስጋና ለአላህ ለአቱ ጌታ ለሆነው ምስጋና ለዓለማቱ ጌታ ለሆነው ለአላህ የተገባ ይሁን ይላል። ለማን የተገባ ይሁን? ለአላህ። እዚህ ቦታ ላይ አላህ ብሎ ስሙን ጠራ ነው። እንዲሁም በሱረቱል በቀራ ምዕራፍ 2 ቁጥር 20 ላይ በሱረቱል በቀራ ምዕራፍ 2 ቁጥር 20 ኢንላሁ አላ ኩሊ ሸይን ቀዲር indeed Allah is over all things competent. Allah is doing everything. Allah Subhanahu Wa Ta'ala በሁሉ ነገሮች ላይ ቻይ ነው ይላል። Allah በሁሉ ነገሮች ላይ ቻይ የሆነ ጌታ ነው Allah ተብሎ ተጠቅሷል እዚህም ስፍራ ላይ። ሌላ አንድ ቁርአን አንቀጽ እንጨምር። በሱረቱ አንዓም ምዕራፍ 6 አንቀጽ 102 ላይ በሱረቱ አንዓም ምዕራፍ 6 አንቀጽ 102 ላይ that is Allah እርሱ Allah ነው you Lord ጌታችሁ እርሱ አላህ ነው። there is none dare accept him ከእርሱ በስተቀር በእውነት አምልኮ የሚገባው አካል ፈጽሞ የለም። The creator of all the things. እርሱ የነገራት ሁሉ ፈጣሪና አስገኝ ነው። So worship him. እርሱም በብቸኝነት ተገዛው። And he is the disposer of all the things. Allah ማለት ይህ ነው። ሱረቱ አንዓም 6:102 ስለዚህ እዚህ ስፍራ ላይ አላህ ስሞቹ ተጠቅሰዋል። እነዚህ ስሞች ሲጠቀሱ ግን እግረ መንገድ መመለክ የሚገባው አላህ ብቻ መሆኑንም እየጠቀሰልን ነው የሚሄደው የቁርአን አንቀጹ። ስለዚህ አላህ የሚለው ስያሜ ትርጉሙ ምን ማለት ነው? አላህ ማለት he who deserves to be worshiped መመለክ የሚገባው ጌታ ማለት ነው። መመለክ የሚገባው አካል አላህ ብቻ ነው። አላህ ማለት the one who deserves to be worshiped መመለክ የሚገባው አምላክ ማለት ነው። መመለክ የሚገባው አምላክ እውነት ነው። እኛ መመለክ የሚገባውን ጌታ መመለክ የሚገባውን ፈጣሪ መመለክ የሚገባውን የነገስታት ንጉስ የሆነውን ጌታ አላህን ነው የምናመልከው የምንገዛው። ለሱ ነው ግንባራችንን የምናስተፋው ወደሱ የምናደገድገው። ይህ ነው የአላህ Subhanahu Wa Ta'ala ስንተረጓሚ። በተለይ ሱረቱን ሐሽር ምዕራፍ 59 ላይ በሱረቱ ሐሽር ምዕራፍ 59 ከቁጥር 22 ጀምሮ ስትመለከቱት አላህ ስሞቹ ተጠቅሶ ማን እንደሆነ አላህን እየገለጸልን ትመለከታል። በሱረቱ ሐሽር ምዕራፍ 59 ከቁጥር 22 እስከ 24 እንዲህ ይላል He is Allah እርሱ አላህ ነው እርሱ አላህ ነው Other than whom there is no deity nor of the unseen and the witness ya kursu bekal lila amlak yelele ruqunna qurbun awaqi yehona ruqunna qurbun awaqi yehona he is the entire merciful the especially merciful ursu ejig betam ruhu ejig betam azanyu no bula ejig betam ruhu ejig betam azanyu no በሱረቱ ሐሽር 59:23 ቁጥር 23 ላይ ደግሞ ምን ይለናል? He is Allah. እርሱ አላህ ነው ይለናል። አሁንም እርሱ አላህ ነው። እርሱ አላህ ማን ነው ካልክ ደግሞ ይቀጥልና ምን ይላል? Other than whom there is no deity, the sovereignty, the pure, the perfection. ያ ከርሱ በቀር ሌላ አምላክ የሌለ ንጉሱ ከጉድለት ሁሉ የጠራው የሰላሙ ባለቤት the bestower of friends ጸጥታን ሰጪው the sovereign ባሮቹን ጠባቂው the exalted mind the compeller and the superior exalt Allah about what they are unfortunate with him ጸጥታን ሰጪው ባሮቹን ጠባቂው አሸናፊው ኃያሉ ክሩና አላህ ከሚያጋሩት ሁሉ ጠራ አላህ ከሚያጋሩት ሁሉ ጠራ በሱረቱ ሐሽር ምዕራፍ 59 ቁጥር 24 ላይ አሁንም አላህን እየገለጸልን ነው። He is Allah, እርሱ አላህ ነው። The creator, the inventor, the fashioner, to whom belong the birth names, whatever is in the heavens and whatever is on the earth, exalted. He is the exalted might and the all wise. እርሱ አላህ ፈጣሪው ነው። ከኢምን ታስገኘው ቅርጽን አሳማረው ለእርሱ መልካም ስሞች አሉት። በሰማያትም በምድር ያለው ሁሉ ለእርሱ ያወግሳል እርሱም አሸናፊው ጥበበኛው ነው ብለ እርሱም አሸናፊው ጥበበኛው ነው። ይህ ነው አላህ ማለት። አላህ ማለት ይህ ነው። በሚያምር ሁኔታ ጌታችን ማንነቱን በዚህ የቁርአን አንቀጽ ውስጥ ይገልጾልናል ስለዚህ አንድ ሰው አላህን ስሙን ሲጠራ አላህን ጌታ አምላኪ ነው ብሎ ሲቀበል ስለአላህ የሚኖረው ግንዛቤ ስለአላህ የሚኖረው አንደርስታንዲንግ ምን ይሆናል ማለት ነው። አንደኛ አላህ is nothing else has this name አላህ ምንም የማይመስል ፍጡሩን በፍጹም የማይመስል ይህ ስም ደግሞ እሱ ብቻና ብቻ ያለው መሆኑን ይረዳል። There is no found in a female or in a plural form በጾታ በሴት ወይም በወንድ ያልተገለጸ በብዙ ቁጥርም የማይገለጽ ነው። ይሄንን ጠንቅቆ ያወቀ ሙስሊም አፕሊኬሽኑ ምን ይሆናል ነው? ወደ ህይወቱ እንዴት ማምጣት ይችላል? አላህን አወቀ። ከዛስ ምን ይተበቃል? ከሱ ከተባለ ከሱ የሚተበቀው ይህ ነው። Knowing that Allah is the only deity worthy of worship should inspire the sense your servants of all sorts of worship to Allah. Allah bicha yemimmelak amlak mohunun siradu mu'minoch muslimoch amlakon la Allah bicha na bicha yisataallu. Their love fikracho, their hope tasfacho, their prayer and intentions salatacho hone niyacho is going to be to Allah alone and alone. La Allah bicha na bicha no yemihono. There is no sense in worship other than Allah. ከአላህ ውጪ ያለን አካል ማምለክ ለነሱ ስሜት አይሰጣቸውም። ስሜት በፍጹም አይሰጣቸውም። Those who have no power to aid or answer prayers. ምክንያቱም ከአላህ ውጪ ያለን አካል ማምለክና እርዱን ብሎ መጣራት ጸሎትን የማይሰሙ ምንንም ኃይል የሌላቸው አካል ናቸውና Allah Subhanahu wa ta'ala alone can answer our dua or prayers and guide us into the right path. ወለቀኑ ጎዳና ይመረን ወለቀኑ ጎዳና የሚጠቁመ ለጸሎታችን ምላሽ የሚሰጠን መመለክ የሚገባው አንድ አላህ ብቻ መሆኑን ሙስሊም ይረዳል ይገነዘባል ማለት ሙስሊም ይረዳ ይገነዘባል ማለት ጥሩ ይህ እንግዲህ አጠራጥር ያደረኩ ነው ማሳያችሁ ምክንያቱም ከጊዜ አንጻር በአንድ በሁለት ጊዜ አላህ Subhanahu Wa Ta'ala ስሞች ላይ ብቻ እንዳላተኩል አለፍ አለፍና አጠራጥር ያደረኩ ነው ለማሳየት የምሞክረው አንድ የአላህ Subhanahu Wa Ta'ala ስሞች አወቀ አንዱን ጌታችንን ስም አወቀን ማለት ነው የሰሙን ትርጓሜ ከተመደን በመለክ የሚገባው በመፍጠረ ረገድ ተጋሪ የሌለው ጌታ በመመለክ ረገድም ተጋሪ የሌለው አንድ አላህ Subhanahu Wa Ta'ala ፍጥረታትን ካለመኖር ወደ መኖር ያመጣ ነቢያቶችን የላከ መለኮታዊ መጻፍ ያወረደ ጂነሪ እስላም ደሰው ልጆች የህይወት መመሪያ አድርጎ የሰጠ አንድ አላህ ነው ማለት ነው በሁለተኛነት ደረጃ የማነሳው የጌታን የአላህ Subhanahu Wa Ta'ala ስም አልአሃድ ብቸኛው ብቸኛ አንድና ብቸኛ የሆነው ጌታ አንድና ብቸኛ የሆነው አልአሃድ አላህ አንድና ብቸኛ ነው ለዚህ ደግሞ በሱረቱል ኢኽላስ ምዕራፍ 112 በሱረቱል ኢኽላስ ምዕራፍ 112 ቁጥር 1 ላይ ኡልሁ አላሁ አሃድ በል እርሱ አላህ አንድና ብቸኛ ነው ብሏል አሃድ ነው አላህ አንድና ብቸኛ ነው በአንድነቱ ሁለትነት ሶስትነት አይከተልበትም በመለኮታዊ ጌትነቱም ደግሞ ሰዋቢም ሆነ ፍጡራዊ ባህሪያቶችን አልተላበሰም ማንገላጀትም እንቅልፍም ሞትም የሚባል ነገር አላህ ዘንድ አያውቀውም ማለት ነው አላህ ዘንድ አያውቀውም ስለዚህ አላህ አልአሃድ ከስሞቹ መካከል ብቸኛ የሆነ ጌታ እዚህ ጋር አንድ ነገር ማንሳት እፈልጋለሁ በቀጣታ ትርጓሜን ከማፋያቴ በፊት አቡ ሐኒፋ ዘንድ ረሂመሁላህ አቡ ሐኒፋ ዘንድ መጥያቀርቦላችሁ ነበር በጌታቸው በአላህ Subhanahu Wa Ta'ala ዙሪያ ላይ ስለ አላህ ብዙ ጥያቄዎችን ጠይቋቸው ነበር ኢንሻአላህ በሌላ ፕሮግራም አንድ ቀን አነሳዋለሁ ጊዜን እንዳይፈጅብኝ ብቻ ከተመዘገ ጋር ተያይዞ ነው ነጥብ አነሳለሁ ሙሽሪኮች መጥተው መናፍቃኖች በአላህ ላይ ሰዎችን ጥርጣሬ ለማስገባት ስለ አላህ አቡ ሐኒፋን ጥያቄ ጠይቀው ነበር ጌታ አንድና ብቸኛ ነው ትላለ ጌታ አንድና ብቸኛ ነው ትላለህ ምክንያቱም ቁልሁ አላሁ አሐድ በል እርሱ አላህ አንድ ነው ትላለህና ታዲያ አላህ አንድና ብቸኛ ከሆነ አላህ አንድና ብቸኛ የሆነ ጌታ ከሆነ አንድና ብቸኛ የሆነ ጌታ ከሆነ ይህ አንድና ብቸኛ የሆነው ጌታ ይህ አንድና ብቸኛ የሆነው ጌታ ያንድና ብቸኛ የሆነው ጌታ ሲፋቱ ወይም ዛቱን አካሉ ምን እንደሆነ እስኪ ንገረን አካሉ ምን እንደሆነ ንገረን እስቲ ብለው ጠየቁት ዛቱ እስኪ አካሉ ምን ይመስላል ንገረን እኛ ምናቀው ሶስት ነገር ነው አንድ ነገር አለ ብለን ለማግለጽ በሶስት ነገሮች መታየት አለበት ብረት ነው ብለው ጠየቋቸው አንድ ሁለት ደግሞ ትነት ነው የሚተን ኢቫፖር ነው ወይስ ደግሞ ሊኩዊድ ውሃ ነው ወይ ምንድነው እስቲ የጌታ ተሶስቱ ምንድነው ብሎ ጠየቃቸው የዛን ጊዜ አቡ ሐኒፋ በጣም በሚያስገርም ሁኔታ ነው የመለሱላቸው ምናልባት እኛ ይሄን ጥያቄ ብንጠየቅ አኡዙ ቢላህ አንተ ሸይጣን ምንድነው የምትለው ልንል እንችል ይሆናል ግን የቀደምት አቦ የሃይማኖት አባቶቻችን አእምሯቸው በጣም የተሳለ ነበርና በሚገርም ሁኔታ ነው አቡ ሐኒፋ ረሂመሁላህ ምላሽ ሰጠቸው ምናላቸው ለነዛ ሙሽሪኮች ጥሩ እሺ መልካም የጌታዬን ዛት አካሉን ልነግረው ፈልጋቸዋል የጌታዬን ዛት አካሉን እንድነግረው ከፈለጋችሁ እስኪ አንድ ጥያቄ ልጠይቃችሁ። እናንተ ዘንድ በጣም የሚወደድ የተከበረ የሆነ ንጉሳችሁ ሊሆን ይችላል ሲሞት አይታችሁ ታውቃላችሁ ወይ? አዎናል። ሲሞት ባይናችሁ አይታችሁ? አዎ። ጥሩ። እሺ። ይህ ሰው በጣም ተወዱትና ተከብሩት የነበረው ሲናገር የነበረው ወደ ዓለም እናገር ከመኖር ወደ ዓለም መኖር የሄደው እና እንዳይንቀሳቀስ ያደረገው ነገር ምንድነው ብለው ጠየቋቸው። የዛን ጊዜ ሙሽሪኮቹም ቀበል አደረጉና ከአካሉ ሩሁ ስለተነጠለች ነው ብለው መለሱ። ጥሩ አሉ አቡ ሐኒፋ። ከአካሉ ሩሁ ስለተነጠለች ነው? አዎን አሉ። ጥሩ። እሺ። ይቺ ከአካሉ የተነጠለችው ሩህ እውነት ታምኑባት አላችሁ? ሩህ ናት? አዎን። ሩሁማ ከሱ ባትነጠል ኖሮ ሕያው ሆኖ በተንቀሳቀሰ ነበር አሏቸው። የዛን ጊዜ አቡ ሐኒፋ ምን አሉ መለስ ብለው፣ ታዲያ ይሄ የወጣው ሩህ ብረት መሰል ነው? ውሃ ነው ወይስ ደግሞ የሚተን ኢቫፖር ነው? ምን አይነት ነበር አሏቸው። የዛን ጊዜ ሙሽሪኮቹ ቀበል አደረጉና እንዴ ሩሁንማ ማንኛውን ሪል ሐቂቃ ከይፊያውን ምንነቱንማ ዛቱንማ ልናቀው አንችልም አሉ። ታዲያ የተፈጠረው ሩህን እንኳን ጠንቀቃችሁ የማታውቁ ስለ ጌታ ስለ አሐድ አንድና ብቸኛ የሆነው ስለ ጌታ ማንነት ሪል ሐቂቃ ማወቅ ፈለጋችሁ ነው? በሚያስገርም በሚያስደምም ጥበብ በተሞላበት መንገድ መለሱላቸው። ስለዚህ አላህ አልአሐድ ነው፣ አንድና ብቸኛ የሆነ ጌታ ነው። ይሄ ለጥርጥር በር የማይከፍት እውነታ ነው። አላህ ሱብሓነሁ ወተዓላ በንግስናው በመመለክም በመፍጠርም ረገድ ተበጋሪ የሌለው አንድና አንድ ነው። No one share in his quality of perfection and divine. አላህን በመለኮታዊነቱ በስሙ በባህሪያቶቹ በሰራዎቹ አላህን የሚመስል የለም። በንግግሩም በተግባርም አላህ በማንነቱም አላህን የሚመስል ምንም ነገር የለም። አላህ አንድና ብቸኛ ነው። ብቸኛ ነው። ታዲያ አላህ አንድና ብቸኛ መሆኑን የተረዳ ሙስሊም ምን ያደርጋል ከተባለ አፕሊኬሽን አለው። አሁን ወደ ህይወት ይተገብራል። ምን ብሎ? Knowing that Allah is the one and only can inspire servants of Allah to dedicate all their worship solely to Allah subhanahu wa ta'ala. አምልኮ ለአንድ አላህ ብቻ እንዲገድቡ ከአላህ ውጪ ማንንም እንዳያመልኩ አንድና ብቸኛ ለሆነው ጻድቃን ሰማያታት ቢኖሩ ነቢያቶች መልእክተኞች ቢላኩ ነገር ግን ለፍጡር በፍጹም አያጎበድዱም፣ ለሰማይ መላእክትን አይጣሩም፣ አላህን ብቻ ይማጸናሉ። ምክንያቱም ሰማያትና ምድርን የፈጠረ እሱ ነው፣ መላእክቶችን ያዘጋጀ እሱ ነው፣ ነቢያቶችን የመረጠ እርሱ ነው፣ ፍጥረታትን ያስገኘ እርሱ ነው፣ ካለመኖር ወደ መኖር ህልውና የሰጠን እርሱ ነው። ስለዚህ አንድ መሆኑን ሲረዱ ሙስሊሞች በህይወት ዘመናቸው ሁሉ አንድና ብቸኛ የሆነውን ጌታቸውን በእርሱ ይምላሉ፣ እርሱን ይጠራሉ፣ በጭንቅ ጊዜያቸው እረፍት ይሰጣቸው ዘንዳ እሱን ይማጸኑታል። ሁለት ሶስተኛው የጌታ አላህ ሱብሓነሁ ወተዓላን ስም እንመልከት። ሶስተኛው አልአሊም ሁሉን አዋቂ፣ አልአሊም ሁሉን አዋቂ የሆነ ጌታ ነው። አላህ አሊም ነው። አልአሊም ሁሉን አዋቂ የሆነ ጌታ ነው አምላካችን አላህ። ሳይጀመር መጨረሻውን የሚያውቅ ጌታ ነው። ሳይጀመር መጨረሻውን የሚያውቅ ጌታ ነው አላህ። አሁንም እደግመዋለሁ ይህን አባባል፣ ሳይጀመር መጨረሻውን የሚያውቅ ጌታ ነው አላሁ ሱብሓነሁ ወተዓላ። አልዓሊም ነው፣ ኖዊንግ ነው፣ አዋቂ ነው ስንል እስቲ ጌታችን አላህ የጠቀሰበትን መንገድ እንመልከት። ራሱን በሱረቱል በቀራ ምዕራፍ 2 ቁጥር 29 ላይ Arise, you created for you all of that which is on the earth. እርሱኮ አላህ ነው በምድር ላይ ያለውን ሁሉ የፈጠረ። Then he directed himself to the heaven. ثم استوى على الارض. በተመሳሳይ ሁኔታ ሰማይንም እንዲሁ ያስገኘ። His being above all creation. እሱ ከፍጥረታቱ በላይ የሆነ። And made them seven heavens. ሰባት ሰማያትን ማደረጋቸው። He is knowing of all the things. እሱ የሁሉ ነገራት አዋቂ ነው ይላል። አላህ በሁሉ ነገራት አዋቂ ነው። በቀራ 2:29 እንዲሁም በሱረቱ አዕራፍ ምዕራፍ 7 ቁጥር 200 ላይ And if an evil suggests comes to you from shaitan ከሸይጣን ክፉ ውስወሳ ቢመጣባችሁ then seek refuge in Allah በአላህ ሱብሓነሁ ወተዓላ ተጠበቁ indeed he is hearing and knowing በእርግጥ እርሱ አላህ ሰሚዑና አዋቂ ነው ይላል። በእርግጥ እርሱ አላህ ሰሚዑና አዋቂ ነው። ጌታችን አላህ ሳይጀመር መጨረሻውን የሚያጌታ ስለሆነ ማለት ነው። በሱረቱ አንከቡት 295 ላይ ልጥቀስ። በሱረቱ አንከቡት ምዕራፍ 29 ቁጥር 5 Whoever should hope for the meeting with Allah. አላህ ነገይቱን ሳይቀን መገናኘት የተመኘ የፈለገ ሰው አላህን ከሚያዩት ጌታቸውን አላህን ከሚገናኙትና አላህን አይተው ፍቷቸው ከሚባራ የአላህ ምርጥ ባሮች አላህ ያድርገን። አሚን። ነገይቱን ሳይቀን አላህ ጌታውን መገናኘት የሻ የፈለገ ሰው ካለ Indeed, the term declared by Allah is coming. በእርግጥ አላህ ዘንድ የተወሰነው ጊዜ ይመጣል። አላህ ዘንድ የተወሰነው ጊዜ አይቀርም ይመጣል። He is the hearing and the knowing. በእርግጥ እሱ አላህ Subhanahu Wa Ta'ala ሰሚና አዋቂው ነው ይላል አሁን። ሰሚና አዋቂው ነው። በተለይ በጣም የአላህን አዋቂነቱን የሚገልጽ ሱረቱል ሙጀደላ ምዕራፍ 58 ቁጥር 7 በሱረቱል ሙጀደላ ምዕራፍ 58 ቁጥር 7 ላይ Have you not considered that Allah knows what is in the heavens and what is on the earth? እርሱ አላህ በሰማያትና በምድር ያለውን እንደሚያውቅ አላወቅምን አልተመለከትክምን ይላል። There is not private conversation between three, but there is a force. በሶስት ሰዎች መካከል ምንም አይነት ንግግር አይደረግም። ምስጢራዊ ወሬ ንጅዋ ምስጢራዊ ወሬ መፍጹም ሶስት ሰዎች አያደርጉም አራተኛቸው እርሱ ሊሆን እንጂ Nor among five, but he is the sixth of them. Amistam hono mistarana awarum ayin negagirum sindistanyachaw Allah biwon inji. And no less than that, no more except that he is with them. Kazam yamnesu yerezum biwonu Allah subhanahu wa ta'ala biwqatu wherever they are. Yetim sifra biwonu kennesu gar nu ila. Yetim sifra biwonu በእውቀቱ አላህ ከእነርሱ ጋር ነው። ከአላህ እውቀት ውጪ የሚርቅ የለም ነው። ከአላህ እውቀት ውጪ የሚርቅ የለም። ከአላህ እውቀት ውጪ የሚርቅ የለም የሚለው የቁርአን አባባል በአብዱላህ ኢብኑ በዑመር ኢብኑ አብዱልአዚዝ ንግግር ውስጥ እናገኛለን። ዑመር ኢብኑ አብዱልአዚዝ ረዲየላሁ ዐንሁ ስለ ጌታቸው ሰለላሁ ሱብሃነሁ ወተዓላ ቀድር ወይም ደግሞ የአላህ ውሳኔን አስመልክቶ ሲያስረዷቸው ምን ነበር ያሉት? በወቅቱ ቀደርያዎች ቀደርን በሚያስተባብሩበት ጊዜ ሁሉን የተወሰነው ከአላህ ዘንድ የተላለፉ ነገሮች የሉም። ሰው በነፃ ምርጫው የቀደር ያስተሳሰብ ንግግር ሲያደርጉ ወዲያውኑ ዑመር ኢብኑ አብዱልአዚዝ የሚገርም ምላሽ ነው የመለሰላቸው። አላህ ሰዎች በሚተገብሩት ተግባር ላይ እውቀት የለውም። እውቀቱ የሚኖረው ይላሉ ቀደርያዎች፣ እውቀቱ የሚኖረው አላህ ድርጊቱ ልክ ተፈጽሞ ሲያልቅ ነው። ድርጊቱ ተፈጽሞ ሲያልቅ አላህ ያን ተግባር የፈጸመውን ተግባሩ ነው ያውቀዋል ነው ብለም ያምነስ። ግን አላህ ሳይጀመር መጨረሻውን የሚያውቅ ነው። እሱ እናንተንም ሰራችሁን እየፈጠረ ነው ይላል ሱረቱ ሶፋፈት ምዕራፍ 37 ቁጥር 79 ላይ። ስለዚህ ምላሉ ዑመር ኢብኑ አብዱልአዚዝ ዲካ አላህ ወቀስ ተደብቆ የሚከሰት ተግባር ሰዎች እንዴት አለ ብለው ያምናል። ስለዚህ ዑመር ኢብኑ አብዱልአዚዝ በሚገርም ሁኔታ ገለጹ። ሰው ከሰማይና ከምድር ውጪ መውጣት እንደማይችለው ሁላ የሰው ልጆችም ከጌታቸው ከአላህ Subhanahu Wa Ta'ala እውቀት መውጣት አይችሉም ብለው በሚገርም ሁኔታ መለሱላቸው። እስኪ ከሰማይና ከምድር ውጪ ወጥቼ ደርሼ የመጣው እስከዛሬ በምድር ላይ ከሰማይና ከምድር ውጪ ወጥቼ ነበር ያለ ማንም ሰው የለም። ማንም ከሰማይና ከምድር ውጪ ሆኖ መኖር እንደማይችለው ሁላ በአላህ እውቀት ውስጥም እኛ ልክ እንደዚህ ሆነን ከአላህ እውቀት የሚርቅ ምንም ነገር የለም። ስለዚህ አላህ ድርጊቱ ከመፈጸሙ በፊት በለነው ግለሰቡን ከመፍጠሩ በፊት አላህ ወደፊት ያገለሰል የሚሰራውን ተግባር ያውቃል። አላህ ሁሉ አዋቂ ነው። ጥሩ አላህ ሁሉ አዋቂ ነው ካልን አፕሊኬሽኑ ምንድነው? ወደ ህይወታችን የምንቀይረው ነገር ምንድነው? ወደ ህይወታችን የምንቀይረው ነገር አፕሊኬሽኑ ይህ ነው። application ወደ ህይወት ምን ቀይረው ነገር ይሄ ነው። Recognize Subhanahu Wa Ta'ala is the knowing motivates believers to seek Allah's pleasure with everything they do. Allah በሁሉ ነገር ላይ አዋቂ መሆኑን ሙእሚኖች ሲረዱ አማኞች ሲገረዘሙ ምእመናን ሲገባቸው የሚያደርጉት እንቅስቃሴ ሁሉ ከጌታቸው እይታና ቁጥጥር ውጪ በፍጹም እንደማይወጣ ያውቃሉ። ስለዚህ የሚያደርጉት ወይም የሚተገበሩት ተግባር ሁሉ ጌታቸውን ለማስደሰትና ከእሱ ዘንድ የእሱን ፊት ለማግኘት የሚተገብሩ ሆነው ታገኛቸዋለህ ነው። Nothing escapes Allah's knowledge. ሙእሚኖች ያውቃሉ ከአላህ እውቀት ምንም ነገር እንደማያመልጥ። Therefore, ስለሆነ it is imperative that believers strive to obey Allah subhanahu wa ta'ala alone. Allah እንደነገዘ በእሱ ህግና ሰላት ጥራስን ለመኖር ሲታገሉ ጂሃድ ሲያደርጉ ታገኛቸዋለህ። Awareness of Allah's presence. የአላህን ህልውና የእሱን መኖር ማወቃቸው through his knowledge of everything በነገራቶችን ሁሉ በእውቀቱ እንደሚያካብን መረዳታቸው is heightened and still conscious and thus submission to Allah. በሙሚኖች ልቦና ውስጥ የሚያሳደረው ከፍተኛ ተጽዕኖ አለ። ኢነ አላህ ተዓላ አለይኩም ረቂባ Allah የትም ስፍራ ብትሆኑ Allah is watching over you. ሰዎች ራዳርን እንዴት ነው የሚፈሩት? ትራፊክን እንዴት ነው የሚጠነቀቁት? ነገር ግን ሪል ሐቂቃ አላህ Subhanahu wa ta'ala ሁሉን አዋቂ ሳይጀመር አንድን ትርጊት የሚያውቅ ጌታ ነው። ጥሩሽ አልዓሊም የሚለውን ያኛል ስንት ሰዎች አየን እስካሁን? ያላህን ስንት ሰዎች አየን? ሶስት የጌታችንን አላህ Subhanahu wa ta'ala ስሞችን አይተናል። እሺ ሌላው የጌታ አላህ Subhanahu wa ta'ala ስሞች መካከል ማንሳት እንፈልገው አይሮማሽ ሌላው ከጌታችን ከአላህ Subhanahu wa ta'ala ስሞችና ባህሪያቶች መካከል ማየት እንደፈልከው የጌታን አላህ Subhanahu wa ta'ala ስም በህይወታችን እንዲኖር አልገፉር the forgiving ማህሪው የሚለውን ስሙን ማየት ፈልጋለሁ። ገፉር አላህ ገፉር الرحيم غفور ذو فورجيفينغ ماهر يهونو جيتا بسوره البقره مئراف 2 قطر 192 لاي indeed Allah is forgiving and merciful درغت رسو الله ماهر النازني نو يلا برغت رسو الله ماهر النازني نو عندهم بسوره البقره مئراف 2 ምዕራፍ 2 አንቀጽ 199 ላይ የአላህን ማህሪነት ሲገልጽልን በሱረቱል በቀራ 2:199 ላይ then depart from the place from where all the people depart and ask forgiveness of Allah indeed Allah is forgiving and merciful. ምን ይላል አላህ? ከዛም ቁረይሾችን ከቁረይሾች ሆይ ነው የሚለው። ስለ ቁረይሾች ነው ቀጥታ ይሄን የሚያነግራቸው። ቁረሾች ሆይ ሰዎቹ ከጎረፉበት ስፍራ ጉረፉ ይላቸዋል። ቁረሾችን ነው ሰዎቹ ከጎረፉበት ስፍራ ጉረፉ ወይም ተመለሱ አላህን ምህረትን ለምኑ ይላል። ማህለ ሸይዴ የምፈልገው የቁርአን ማስረጃ ይህ ነው። አላህን ምህረትን ለምኑ አላህ እጅግ መሐሪ አዛኝ ነውና ይላል። አላህ እጅግ መሐሪ አዛኝ ነውና በምህረት ወደ ጌታ ወደ አላህ Subhanahu wa ta'ala በተውበት በመመለስ ምህረትን ከጌታ ከአላህ ዘንድ እንድንሻ ነው። በተለይ በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 31 ላይ if you deeply love Allah follow the messenger Allah will love you and forgive your sins Allah is all forgiving and all merciful. በእርግጥ አላህን የእውነት እንወዳለን ከልባችን አላህን እንወዳለን የምትሉ ከሆነ በላቸው እኔን ተከተሉ ነብዩ አለይሂ ሰላቱ ወሰለም እኔን ተከተሉ ይበላቸው እንጂ አላህ ወላሂ ነብዩ አለይሂ ሰላቱ ወሰለም ደሞ በህይወት መመራነት በህይወት ተምሳሌትነት አድርጋችሁ ስትይዙና ስትከተሉ እንጂ አላህ ወላሂ አላህ እናንተን ይወዳቸዋል will forgive your sins ወንጀሎቻችሁን ሁሉ ያጥማል የፍቅሩ መገለጫ ይህ ነው የጌታችን ያላህ የፍቅሩ መገለጫ መስዋዕት እንዲሆን ሌላን ሰው አላንገላታም መስዋዕት እንዲሆን ሌላን ሰው አላሰቃየም ፍጹም ፈታዊ ስለሆነ ጌታችን አላህ Subhanahu Wa Ta'ala ምህረተ ሰፊ የሆነው ጌታ አላህ ከመስዋዕትነት ይልቅ ምህረትን የሚሻ ጌታ የፍቅሩ መገለጫ አደረገው Indeed Allah will love you and forgive your sins Allah ይወዳችኋል ያፈቅራችኋል ከዛም ወንጀሎቻችሁን ሁሉ ያብስላችኋል ያጥብላችኋል ይሄ ደግሞ ለምንድነው Indeed Allah is oft forgiving and merciful Allah እጅግ በጣም ማህሪና አዛኝ ነው በቃ የጌታ አላህ ባህሪው ነው ስሙ ባህሪውን ያጠቃልላል ብለናል ገፉር ነው አላህ ወንጀልን ማህሪ ነው በልሳ ለነጣ ተውበት ላደረገ ወደ ጌታው ዘንድ ለተመለሰ ጌታ አላህ ወንጀልን መማር ብቻ ሳይሆን በሱረቱል ፉርቃን ምዕራፍ 25 ቁጥር 7 ላይ እንደገለጸው ወንጀልን መማር ብቻ አይደለም በሱረቱል ፉርቃን ወለተን ከአስተት የሚነጥለው ምዕራፍ ሱረቱል ፉርቃን ምዕራፍ 25 ቁጥር 7 ላይ ተጠጥቶ የተመለሰና ያመነ መልካምንም ስራ የሰራ ሰው ብቻ ሲቀር እንደዚያም አላህ መጥፎ ስራዎቻቸውን በመልካም ስራዎች ይለውጣል አላህ እጅግ ማህሪ አዛኝ ነውና ሱብሃንአላህ ሱብሃንአላህ እንደዚያም አላህ መጥፎ ስራዎቻቸውን እኮ ነው ያለው በመልካም ስራዎች ይለውጣል አላህ እጅግ ማህሪና አዛኝ ነው ገፉር ስለሆነ ወንጀሎቻቸውን መማር ብቻ አይደለም ወንጀሎቻቸውን ይቅር ማለት ብቻ አይደለም በምህረት ወደ እነሱ መምጣት ብቻ አይደለም ወንጀሎቻቸውን ወደ ሐሰናት ወደ ነንዳ ይቀይርላቸዋል በማለት ጌታችን አላህ Subhanahu Wa Ta'ala ምን ያህል ገፉር ረሂም መሆኑን ያመላክተናል ነው ብዙ የቁርአን አንቀጾች አሉ ጌታ አላህ Subhanahu Wa Ta'ala ገፉር መሆኑን የሚያሳዩ የሚጠቁሙ ምን ያሳያል እስቲ የገፉር የሚለው ትንሽ ቆም ብለን እንመልከተው አላህ Subhanahu Wa Ta'ala never tires of forgiving the repentant ምን ጊዜም ቢሆን አላህ ተውበት የሚያደርጉ ንስሐ የሚገቡ ሰዎችን መማር ደክሞት አያውቅም the fact that Allah accepts this man's repentance in spite of the fact that his error was intentional is partial expression of the supreme nature of Allah's quality of forgiveness ይገታ አላህ Subhanahu Wa Ta'ala ፍጹም ማህሪነቱን የምትረዳው ሰዎች በንስሐ በተውበት ሲመጡ ዘውትር 24 ሰዓት በሩን ክፍት ማድረጉ ነው ምን ይላሉ ኢብኑ ከሲር Indeed Allah's forgiveness encompasses everything. Ya Allah, ghafurunnatu ko maharinnat hullunu wenjeloch hatiyatochin yattaqallalal. Whatever its enormous minim yahal asqeyami metho bihonum when the sinner repents it. Indo Musa adugo wenjel yesarawo ketebelesa Allah liyoro zigiju no. Allah liyoro zigiju no. Subhanallah ani anda hadis betam germenyal sallallahu ghafurunnat sinnaker and hadis jig betam nemyasgerrem nabiyyu alayhi salatu wassalam min ilallu yastalallu lenin dinke neger adunso subhanallah allah barawun yetin sayqen yitarawal barawun የትን ሳይቀን ይጣራዋል በዛች ጭንቅ ቀን ህፃናት ጸጉራቸው በሚሸብትበት ያረጀች ሴት ጽንሷን በሚታጭናግፍበት ቀን ሰዎች አንገታቸውን መሬት ላይ ተክለው እርቃናቸውን ሆነው አንደኛው ሌላኛውን የማያይበት ተጨባጭ ውስጥ ሆነው الله سبحانه وتعالى يقول لك ياله باراون جن يطراوا يسرعون وانجل سبحان الله يا የሰራውን ወንጀል ጌታው አላህ ልክ እንደ ስክሪን ያሳየዋል ያሳየዋል የሚያሳየው ማይነርስ ማይነርስ ኢንሰም ተቃቅን የሆኑ ወንጀሎችን አላህ ያሳየዋል ተቃቅናቸው ወንጀሎቹን ያያቸዋል ከዛ ምን ነው እነዛ ትልልቅ ወንጀሎቹ ባልተነሱ በማለት ውስጡ ይረበሻል ይህ አላህ ባሪያ አላህ እንደ ስክሪን አድርጎ የሰራቸው ጥቂት ተቃቅን ወንጀሎችን ካሳየው በኋላ ጌታ አላህ ከእዝነቱ የመነጨ እንዲህ ይለዋል እነዚህ ወንጀሎች ይህን ባጠቃላይ ሁሉንም ምራቸዋለሁ ሁሉንም ወንጀል ምራቸዋለሁ በጠቅላላ እነዚህ ትንሽ ያሉ ወንጀሎች ተመሯል ሱብሃንአላህ ወዲያውኑ ይሄ ባህሪያ ምን ይላል ኦ አላህ ማሞዲ ሜጀር ሲንስ ዳት አይ ዲድ እንዴ ያ ሁሉ ትልልቅ ወንጀል የሰራሁት እሱ ወንጀል የትሄዱ ነው ትልልቆቹ ወንጀል የትሄዱ ነው እነዚህ ትንንሾቹ የሰሯቸው ወንጀሎች ተመረው ወደ ምንዳነት ተቀይረዋል ወደ ምንዳነት ነው አላህ ይቀየራለን መባር ብቻ አይደለም ወደ ምንዳነት ተቀየረለት ታዲያ ወደ ምንዳነት ከተቀየረው እነዚህ ጥቃቅን ወንጀሎች እነዛ ትልልቆቹ ወንጀሎች ቢወሱማ እንዴት ነው ወደ ኸይር ወደ ምንዳ ቢቀየሩ ግስፈታቸው ትልቅነታቸው ብሎ ስላሰበ አላህ ልክ እንደረሳው አድርጎ አስቦ ለአላህ ያስታውሰዋል ኦ አላህ ማባው ዲ ሜጀር ሲንስ እነዛ የሰራቸው ተላላቅ ወንጀሎች ብሎ አላህ ለአላህ ይነግረዋል ሱብሃንአላህ በጣም ይገርም ትይልት ነው አላህ ከባይሩን ጥቃቅኑን ይሰራው ወንጀል ሁሉ ገፉር የሆነው ጌታ አላህ ይማረን ወንጀላችንን ሁሉ ይጠብልን አዛኝ ነው ጌታችን በእዝነቱ በረህመቱ ውስጥ ሊያስገባን ይፈልጋል 24 ሰዓት በሩን ከፍቶ ነው ባሮች ይላል ምንም ዝግ አላደረገም ገርገራ ውስጥ ተገቡ እጠብቃለሁ በለፍሶ ከፍ በእያንዳንዳችሁ ላይ ቂያማ ሲቆም እጠብቃለሁ አላህ ገፉር ረሂም ነው ለምራችሁ ዝግጁ ነኝ ከኔ ቤት አትራቁ ወንጀል እየሰራችሁ ያይባጂ ይያለ ጠርቷችኋል እናንተ ባሮቼ ሆይ ብሎ የጠራን ባሮቼ ሆይ ብሎ የጠራን ከና አጣታችን ጌታችን አላህ እሱ ዘንድ አጣታችንን ወንጀላችንን መማር ብቻ ሳይሆን ጌታ አላህ ወንጀላችን ወደ ምንዳነት የሚቀየርላቸው ከዛም በዛ ምንዳነት ከሚገቡ ያላህ ሱብሃነሁ ወተዓላ ምርጥ ባሮች አላህ ያድርገን ገፉር ነው አላህ ማሪ ነው ባሮቹን ከመማር ፍጹም የማይተነች ጌታ እስኪ አነስ ረዲየላሁ አንሁም ያወራልንን ሀዲስ ላካፈላችሁ ወደድኩ The Messenger of Allah sallallahu alayhi wa sallam said Nabiyyu alayhi salatu wassalam indiyal Allah subhanahu wa ta'ala Allah the Almighty said Allah indiyal bahadith al-Kursi tanagara indiyal Allah O son of Adam anta Adam lijuhi so long as you can call upon me ask of me I shall forgive you for what you have done I shall not mind. አንተ አደም ልጅ ሆይ ወንጀል ሠርተህ ኃጢአት ፈጽመህ እኔን በየትኛውም ሰዓት ምሕረትን ብትለምነኝ ወንጀልህን ልምር ዝግጁ ነኝ. O son of Adam, and will your sins toward the clouds of the sky and will you then to ask forgiveness of me? I would forgive you, O son of Adam. Subhanallah. ምንም እንኳን አንተ አደም ልጅ ሆይ ወንጀል ሰማይ ድረስ ደርሶ ሰማይ ነክቶ ሰማይ ጠቀስ እንኳን ቢሆን ወንጀል በምህረት ከተመለስክ በጸጸት ወደኔ ከመጣ ሰማይ ጠቀስ የሆነውን ወንጀል ልምርልህ ዝግጁ ነኝ ይላል አላህ እንደው ሱብሃንአላህ ማን ነው እስቲ ሰማይ ጠቀስ የሚሆን ወንጀል መስራት የሚችል ማን ነው ሰማይ ድረስ የሚደርስ ወንጀል መፈጸም የሚችል ግን ያላህ ረህመት ይገለጽ ዘንድ ነው የሱ ማህሪነት ሲታይ ዘንድ ነው አላህ ምን አለ ቀጥሎ I would forgive you amarahallo O son of Adam anta ya Adam lichoy will you to come to me nearly as great earth midrinim yemimola wenjelin hatiat teshekinet meta will you then to curse me አስከብኝ ኖ ፓርትነርስ ቱ በእኔ ላይ ምንንም ኃጢአት ሳታልቅ ምንንም አካል ሳታገራ ምንንም አካል ደባል ሳታደርግ ተዳሪ ሳታደርግልኝ ከመጣ እና ምህረት ከለመንከኝ I would bring you forgiveness nearly as great as it በእርግጥ እምርሃለሁኝ ያ አላህ ይህ ሐዲስ አልቁርሲ ለማንም አይደለም ለኔ ነው ለማንም አይደለም ላንቺ ነው ለማንም አይደለም ላንተ ነው ለማንም አይደለም ለእኛ ነው ለእኛ ነው አላህ በረህመቱ ይመልከተ ስለዚህ አላህ አፕሊኬሽኑ ምንድነው ግፉር ነው አላህ ስንል አፕሊኬሽኑ ምንድነው ወደ ህይወት እንዴት እንቀይረዋለን ይሄንን ስንል knowing that Allah subhanahu wa ta'ala is the forgiving fills the hearts of believers with love for Allah ወንጀልን የሚምር አላህ ነው ግፉር ነው ሲባል ሙእሚኖች በልባቸው ውስጥ ለአላህ ፍቅር ይኖራቸዋል ለአላህ ፍቅር ይኖራቸዋል ውዴታ ይኖራቸዋል they strive to seek Allah's forgiveness ያአላህ ምህረት ለማግኘት ጥረት ያደርጋሉ they always open for that forgiveness ሁሉ ጊዜ ያችን የግፉር የባህሪ የሆነውን የጌታቸውን የምህረትን በር ተስፋ ያደርጋሉ despite whatever sins they may committed in the past ያለፈው የፈጸሙት ወንጀል ምንም እንኳን ቢሆን they should never give up hope መቼም ቢሆን ተስፋ አይቆርጡም ተስፋ የሚባል ነገር መቆረጥ አታገኝም ሙእሚን ወንጀል ሰርቻለሁ ብሎ ከመስጂድ አይርቅም ሙእሚን ወንጀል ሰርቻለሁ ብሎ ከሰላት አይርቅም ሙእሚን ወንጀል ሰርቻለሁ ብሎ ሂጃባን አትጥልም ሙእሚን ወንጀል ሰርቻለሁ ብሎ ሱናን እርግፍ አድርጎ አይተውም ይልቁንስ በሰራው ወንጀል እየተጸጸተ በአላህ ላይ ተስፋ ያደረገ ኢማኑን ለማደስ ይጠራል they never become depressed over their shortcomings በሰሩት በዛ በልበት ተይዘው ሁሉ ጊዜ ያንን ተውበት አድርጉ በማሰብ ብቻ ዓለም ውስጥ ምራ ውስጥ አይኖሩም rather they turn to Allah in repentance every day በየቀኑ ወደ አላህ ዘንድ በተውበት ይመለሳሉ the believers also implement forgiveness with their own and with our own friends or brothers ይሉን ግዲ ጌታቸው ማህሪ መሆኑን ሲያወረዱ ጌታቸው ገፉር መሆኑን ሲያውቁ ሙእሚኖች አፕሊኬሽኑ ምንድነው በህይወታቸው ውስጥ የሚሰራው ምንድነው ካላችሁ ወንድማቸው ወይም እህታቸው በማውቀም ይሁን ባለማውቅ የሰራችባቸውን በደል የፈጸመችበትን በደል ወይም የፈጸመበትን በደል ምህረት ያደርጋል ሙእሚን ለምን እሱ ለሰራቸው ወንጀል ይማር ዘንዳ ልክ ነብዩ አለይሂ ሰላቱ ወሰለም ምን እንዳሉ the one who shows compassion will show to him compassion the one who does not show compassion will never see in Allah subhanahu wa ta'ala compassion አዛኝ ለሚሆኑ ሰዎች ከአላህ ዘንድ እዝነት ይኮንላቸዋል ነገር ግን አዛኝ ለማይሆኑ ሰዎች አላህ ዘንድ እዝነትን አያገኙም አላህ ዘንድ እዝነትን አያገኙም so be merciful and compassion for those who live on the earth so that Allah the most high in the heavens is going to be compassionate and mercy to you በምድር ላሉት ሁሉ አዛኝ ሁኑ በሰማይ ያለው ጌታችሁ አዛኝ ያዝንላችሁ ዘንዳ ነው ነብዩ አለይሂ ሰላቱ ወሰለም ያለው በምድር ላለው ሁሉ እዘኑ በሰማይ ያለው ጌታችሁ አላህ Subhanahu Wa Ta'ala ለእናንተ ያዝንላችሁ ዘንዳ ታዲያ ግፉር ነው ጌታዬ ማህሪ ነው ወንጀል የሚቀር ይለኝ የተዘጋጀ ነው በምህረት ከመጣው ኃጢአት ይላቀኝ ስለዱ ነው ባሪያ ይብሎ ጠርቶኛል ምንም እንኳን በወንጀል የተዘፈቁና የቆሸሽኩኝ ይሳለም እንኳን ካላንድ ሙስሊም የሰራበት ወንድሙ ቢያስቀይመው ቢበድለው አፉ ይለዋል ምህረትን ያደርግለታል ለምን ከማህሪው ጌታ ምህረትን ተመረዋልና ከይቅርባይ ጌታው ይቅርታን ተመረዋልና ይቅርበለኝ ብሎ ጥያቄ ሲጠየቅ ይቅር ማለትን ጌታው አላህ ለአደም እንኳን አሳይቶታልና ሙእሚን ሌሎችን ይቅር ይላል knowing that forgiveness is a great and to be forgiven is great knowing how great it is to be forgiven and to be forgiven መማርም ምን ያህል ታላቅ ነገር እንደሆነ ይገነዘባል ገፉር የሚለውን ስም ሲያውቅ ሙእሚን ገፉር የሚለውን ያላህን ስም ሲያውቅ መማርም ካላህ ዘንድ መማር ኃጢአትን መማር ለሌሎችም ምህረትን ማድረግ ይማራል wanting Allah's forgiveness for themselves and inspire them to show forgiveness to others ከአላህ ዘንድ ምህረትን መለመኑና መጠየቁ ምህረትን ለሌሎች ማድረግ የሚችል ፍጡር መሆኑን ያመላክታል ስለዚህ አላህ ተመለከተ አላህ ተመለከተ አል አሐድ ብቸኛው አየን አል አይን ጌታችን አላህ Subhanahu Wa Ta'ala ሁሉን አዋቂ የሆነ ጌታ መሆኑን አስተዋልን። እንዲሁም غفور ነው አላህ ማሪ የሆነ ጌታ ነው። ለአላህ belongs to the best and the perfect names. ለአላህ ወብና ማራኪውን ስሞች አሉት። ሱራቱል አዕራፍ ምዕራፍ 7 አንቀጽ 180 በሱራቱ ጣም ምዕራፍ 5 ቁጥር 8 በሱራቱ ኢስራ ምዕራፍ 17 አንቀጽ 110 በሱራቱ ራሽድ ምዕራፍ 59 ከቁጥር 22 እስከ 24 በጌታቸው በአላህ Subhanahu Wa Ta'ala ስሞች ጥላ ስር ሆኖ የአላህን ስም በህይወታቸው የሚያንጸባርቁ በአላህ Subhanahu Wa Ta'ala ስም ጥላ ስር የሚኖሩ የአላህ ምርጥ ባሮች አላህ ያድርገን። والله تعالى علم واخر دعوانا الحمد لله رب العالمين والسلام عليكم ورحمه الله تعالى وبركاته يا جماعه الخير مايك جماعه وا وانجل اندي تطبلني ام ديسبرت لذا لو مرقاتو ندابلطني نو منم ملو نوروني ادلم يا اسكتين እና አፉ ወሊ ተስቀላ ደንጓቹ እና ዊስፐር ሶሪ ሶሪ አላህ የወላችን ወንጀል ይጠብለን። ኡስታዝ ካሊድ ክብሮም አላህ ጀዛን ይክፈል በጣም ቆንጆ ደርሰና ያስተማርከው አላህ እድሜህን ያርዝመው እንደዚህ ካንተ ብዙ ምንማር በተማረውም ደግሞ በተግባርም ምንጠቀም አላህ Subhanahu Wa Ta'ala ያድርገን አሜን። አላህ ይወላችንም ወንጀል ይጠብልን። አላህ ያዳምጣችሁ ላዳምጣችሁ ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ ያ ጀማተል ኸይር ድምጽ ይደረሰ ጀዛኩሙላህ አልፍ ኸይር ኡስታዝ አላህ ያቆይ አላህ ይጨምርልህ አላህ ይጨምርልህ። ኦኬ ደርሷል። ጀዛኩሙላህ ኡስታዝ አቡ አነስ ሩቢና ጀዛኪላህ። ኡስታዝ አቡ መሐመድ ገብተዋል ይመስለኛል ሩም ውስጥ። ኡስታዝ አቡ መሐመድ ኢንሻአላህ የሳቸው ፕሮግራም ነው። እንግዲህ ኡስታዞች ከብተው ቶሎ ማይክ ያዙ ማለት ትንሽ ይከብዳል ያው ታይማቸው ስለሆነ ነው እንጂ ገብተው ትንሽ ሰላምታም ፕራይቬት ሊኖር ይችላል።